إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته. إخوتي وأخواتي وأحبتي الكرام زاري من يوم سورة المجادلة يهونا سورة المجادلة مدنية وآياتها 22 آية مدنية نبي صلى الله عليه وسلم ود مدينة كتسددوا بحالا كتوردوا مئرافوش مهكل تقنيا لج سورة المجادلة رجم نقر أقفا لج يمجمراو قد سمع الله قول التي تجادلك في زوجها وتشتكي الى الله يميلو سبب النزول علو يعني ان يلن ان شاء الله صفا يالا سلونا كچال نمادرنو كچالن تياجن سلالو زاري لمجرس انموكرالن ان شاء الله بريك يوسدن مرحبا احبتي الكرام مجمرا جادل مالت جادل تكراكرا مالنو جادل تكراكرا يجادل يكراكرال مجادلة مكراكرا اهون يمجمراو آيا يمجمراو آيا من الال قد سمع الله قد برقت سمع الله الله سمع قول التي ياتشهن يزاتشهن سيد قال تجادلوك أنتن يمتكراكرهن وينم قال يمتمالسهن في زوجها بابالوا مكنات وتشتكي إلى الله كانت مفتهن ستات أدقمو ودا الله أبيتوتان يمتاك أربيه هنچون والله يسمع تحاوركما الله ينانتن قال مملالس يسمال إن الله سميع بصير الله سميع سمينو بصير تملكاچنو إلا ما نچيچيسيت ايتي سيت وتشتكي الى الله بلو الله سبحانه وتعالى يا قربات ايتي سيت خوله بنت ثعلبه تبالالج خوله بنت ثعلبه خوله بنت ثعلبه تبالالج الانصاريه يا مدينه سيت نج بالوا دغمو اوس ابن الصامت يبالال اوس ابن الصامت اهون اسوا لو بيو ليل صافلاچو خولته بنت ثعلبه تي اتش ثعلبه خولته بنت ثعلبه تبالالج اسوا اندي ثعلبه خولة بنت ثعلبة بالي يو دغمو أوس ابن الصامت أوس ابن الصامت يبالال بالي يو دغمو أوس ابن الصامت يبالال يا عبادة ابن الصامت وندمنو سيتي يوا خولة بنت ثعلبة باليو أوس بن الصامت من سلو هنا نوتاديا من سلو هنا الله سبحانه وتعالى إيجين آياء أورد من سلو هنا بجاهلية يا فتش عينة على ظهار بالال ظهار مالت من دنو ظهر كميلو يتيازنو ظهر مالت جربانو ظهار مالت ظاهرو وينم كلايا لو شفانو كفرو ጥሩ የሚመስል ራህመት ያዘለ የሚመስል ውስጡ ግን ጭካኔን ያዘለ የፍች አይነት ነበረ። ለምንድን ነው ይሄን ያደረጉት? ሲናገሩት መልካም ይመስላል፣ ለምላስ አይከብድም። ስለዚህ ጥሩ ሴቶችን መበደያ ነበርና ምን ይላሉ? አንቲ አለየ ከዛህሪ ኡሚ፣ አንቺ አለየ በኔ ላይ ከዛህሪ ኡሚ፣ እንደ እናቴ ጀርባ ነሽ ይላል። እስኪ የትኛው ነው አሁን እዚህ ላይ ዛሂሩ ሲታይ አንቺ እንደ እናቴ ጀርባ ነሽ ለኔ ብሎ ሲል ምን ማለት ነው? አንቲ አለያ ከዛህሪ ኡሚ፣ ይሄ ማለት ለሚስት ከተባለ አንቺ በኔ ላይ እንደ እናቴ ጀርባ ነሽ ማለት ሲታይ ከላዩ የተጠቀሰው በሙሉ የእናት ጀርባ ነው፣ አንቺ ለኔ ነው ያለው። የትኛው ላይ ለጆሮ የሚሰቀጥጥ ነገር አለ? የለም። ዛሂሩ ግን ምንድነው መልእክቱ? በእኔና በአንቺ መካከል የባልና የሚስት ግንኙነት የለም ከእንግዲህ ማለት ነው። ለዚህ የፍች አይነት ነው ዚሃር ይባላል። እና አንቲ አለየ ከዛህሪ ኡሚ ይላል። አሁን ኸውለቱ ቢንቱ ሰዕለባ አንደኛ ቆንጆ የነበረች ሴት ትንሽ ንብረት የነበራት ሴት ነበረችና ይህ አውስ ኢብኑ ሳሚት አግብቷት አንደኛ አከለ ማሊ፣ ገንዘቤን በልቷል ይህ ሰው። እንደገና ዘሀበ ጀማሊ፣ ሌላ ሰው እንዳላገባ ቁንጅናዬ ሄዷል። አሁን ሌላ ሰው አይከጅለኝም አሁን። እና ይህ ሰው ደግሞ አንቲ አለየ ከዛህሪ ኡሚ ብሎ አለኝ። ስለዚህ ምንድነው መላው እያለች ወደ ነብዩ ሰለላሁ ዐለይሂ ወሰለም ትመላለስ ነበረ። ተቁሉ አኢሻ ረዲየላሁ ዐንሃ፣ አኢሻ ረዲየላሁ ዐንሃ ሰዕለበቱ ማን ኸውለቱ ቢንቱ ሰዕለባ ነብዩን ሰለላሁ ዐለይሂ ወሰለም መታ ስታናግር እኔ ከግርግዳ ጀርባ ሆኜ ንግግራቸውን አዳምጥ ነበርና አንዳንድ ንግግራቸው ይደበቅብኝ ነበር ትላለች። አንዳንድ ንግግራቸው ይደበቅብኝ ነበረ። ሴቶች በነብዩ ሰለላሁ ዐለይሂ ወሰለም ላይ አጅነብይ አይሆኑም። ሃዛ ኻሱም ቢነብይ፣ በነብዩ ሰለላሁ ዐለይሂ ወሰለም ብቻ የሚቀር ነው። ለምን አላህ እሳቸውን የዓለም ነብይ አድርጎ ነው የላካቸው። የዓለም ነብይ አድርጎ ልኳቸዋል ነብዩን ሰለላሁ ዐለይሂ ወሰለም። እንደገና ወሁወ ማዕሱም፣ የአላህ መልእክተኛ የተጠበቁ ናቸው። ለዚህ ሌሎች የሚደርስባቸው አይነት ሌሎች የሚነካቸው አይነት ከነፍስያ የሚሰነዘር ሸር ነብዩ ሰለላሁ ዐለይሂ ወሰለም ላይ አይደርስም ማለት ነው። ወሁወ ማዕሱም ከዚህ አንጻር ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ለብቻቸው ያናግራሉ እና ወቀድ የኽፋ አለይ፣ ይደበቅ ነበረ የእሷ ከፊሉ ንግግር እና አላህ ሱብሓነሁ ወተዓላ ግን ከሰባት ሰማይ በላይ ሆኖ ቀድ ሰሚ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ወተሽተኪ ኢለላህ አለ። ቀድ በርግጥ ሰሚ አላሁ አላህ ሰማ ቀውለ ለቲ የዛችን ሴት ቃል ቱጃዲሉከ ፊ ዘውጅሃ በባሏ ምክንያት አንተን ምትከራከርህን ወተሽተኪ ኢለላህ ደግሞ ከነቢ ስ ላ ሰለም እኔ ምን ላርግ ታዲያ ብለው ሲሉ እሳቸው መፍትሄን ሲያጡላት ወተሽተኪ ኢለላህ ያ አላህ ምንድን ነው የምታደርገኝ ብላ ደግሞ ወደ አላህ አቤቱታን ታቀርባለች። ወላሁ የስመዑ ተሐውረኩማ አላህ የእናንተን ቃል መመላለስ ይሰማል። ኢነላህ ሰሚዑን በሲር እነሆ አላህ ሰሚዕና በሲር ተመልካች ነው ይላል። الذين يظاهرون منكم أهون حكم الله ورد الذين أننا يظاهرون منكم كنانت محاكل من نسائهم كسيتو تشاتشو ظهار يمي أدرقو من مالنو مستو تشاتشون أنت علي كظهر أمي أنتي بني لي اندناتي جربانش يميلو ما هن أمهاتهم أنني مستو تشاتشو إنجي ما هن نرسو عيدلوم أمهاتهم الناتو تشاتشو عيدلوم إن أمهاتهم على الناتو تشاتشو عيدلوم إلا اللائي ولدنهم أنني يولدو عتشو إنجي النرسون يولدو عتشو إنجي مستو تشاتشو إنديت الناتو تشاتشو يهون علو على أن الله وإنهم إنديه يميلو سووج لا يقولون منكرا من القول لا يقولون يلالو منكرا من القول كنغغر صيافن نو يمناغروت وزورا اما يهونن ابلتن نو مناغروت زورن مالت ابلتن نو يمناغروت وان الله انه الله لعفو لعفو عفو مالت يقرباينا غفور مهارينو إلال كذان أوس بن الصامت ودا مستو مملس فلقا أوس بن الصامت ودا مستو مملس فلق ودا مستو مملس فلق الله سبحانه وتعالى تتأسطهم ودا مستو تشاتشو مملس يمي فلقو سووش بزيك عال مستو تشاتشون تسنابتو ويمستو تشاتشون فتو كهونا أنتي اندناتي جربانش بميلو قال مستو تشاتشون أسنابتو كهونا ويمستو تشاتشو سملسو تكتو مهونا اللبت إنا والذين أننا يظاهرون من نسائهم كاسيتو تشاتشو بظهار يميلايو انچن دناتي جربانش يميلو مستوچاچون ثم يعودون كزيانم يميملسو على لما قالوا لما قالوا مالت لما قالوا من قبل كذي بفيت اندي بلاو اسالفو اندغنا تصصتو تملسوال اهون ايهن قال يميدغمو كهونا قطعات አለባቸው ስላሉት ቃሉን ማለት ነው ሁለተኛው ዚሃር የሚባል ነገር እንዳይኖር ነው አላህ ያደረገው ለምን በጃሂልያ የሴት ልጅ ፍች ልክ አልነበረው ፈታውሽ ይላል ትንሽ ቆይቶ ይመልሳታል ፈታውሽ ይላል ትንሽ ቆይቶ ይመልሳታል ፈታውሽ ይላል ትንሽ ቆይቶ ይመልሳታል ይሄ ነበር ዚሃር መጥፎነቱ ማለት ነው ስለዚህ እንዲህ ሚስቶቻቸውን ወይ አልተፈቱ ወይ ሚስታል ሆኑ በዚህ መልኩም ያሰቃዩአቸው ثم يعودون لما قالوا اي من قبل ከዚህ በፊት ላሉት ነገር የሚመለሱ ከሆነ ቅጣቱ ይላል فتحرير رقبه تحرير ማለት ነፃ ማውጣት ማለት ነው رقبه ጫንቃ ማለት ነው ይሄ ጫንቃ ረቀባ ይባል فتحرير رقبه ጫንቃ ነፃ ማውጣት አለባቸው من قبل ان يتماس ساكو دبابسو بفيت ይላል ذالكم يهاچو ማለት يهك تعظون به ان انت بسو تمكروبتላችሁ والله بما تعملون خبير والله الله بما تعملون خبير ان انت بمسروت نجر الله اواقينو يلال والله بما تعملون خبير الله ان انت بمسروت نجر وسط اواقينو على سلازي قطاتو قطاتو فتحرير رقبه بلوان جن باريان جستو ነፃ ለማውጣት ያልቻለ ወይንም እንደዛ ያለ ስርዓት በሌለበት ቦታ فمن لم يجد يالاغني سو فصيام شهرين هلت تكتاتاي وراتن مصوم بسولاي على متتابعين على فصيام شهرين علىنا متتابعين تكتاتاي يهونو هلت وراتن مصوم بسولاي على من قبل أن يتماسا ሳይነካኩ በፊት ሳይደራረሱ በፊት የባልና የሚስት ግንኙነት ሳያደርጉ ማለት ነው فمن لم يستطيع ይሄን ያልቻለ ደግሞ ወይ በበሽታ ወይ በሽምግልና ይሄንን ያልቻለ فإطعام 60 مسكينا 60 مسكينا 60 مسكينا على 60 مسكينا يابلا ذلك يهج يميوردو يه مكاچ اهج يميوردو يه تغساص يميوردو لتؤمنوا بالله ان انت بالله لتامنوا زند نو بالله مهج لسرو زند نو ورسوله بملائكتهم لتامنوا زند نو وتلك حدود الله انني اهون يتناغركواچو الى الله حدود الله يا الله دنبروچ ناتشو حد حدود الله وللكافرين وللكافرين لك هاديوچ عذاب قطات الله عليم اسامامي يهونا قطات الله الى قتلوا ان الذين يحادون الله ورسوله ان الذين اننيا يحادون الله يحادون مندنو يميقارنو معناتنو يحادون اي يخالفون الله ورسوله معناتنو لذي ان الذين اننيا يحادون الله ورسوله اللهننا ملكتنياون يحادون يميقارنو يهونو سوچ ورسوله كوبيتو على كوبيتو معناه ذلوا تواردوا يلال ان الذين يحادون الله ورسوله እነኛ አላህንና መልእክተኛውን የሚቃወሙ አላህ ባወጣው ህግ ማይተዳደሩ መልእክተኛው ባስተላለፈው መተዳደሪያ ደንብ መተዳደሪያ ህግ የማይተዳደሩ ኩቢቱ ዙሉ ተዋረዱ ከማ ኩቢተ ለዚና ሚን ቀብሊሂም ከነኛ ከነርሱ በፊት የነበሩ ሰዎች እንደ ተዋረዱት ሁሉ እነኚህም ተዋረዱ وقد انزلنا آيات بينات وقد انزلنا ያወረድን سنሆን آيات بينات يتبرروا يهونو آيات አንቀጾችን ያወረድን ሲሆን በሚገባ የተረዱ ሆነው ከዚህ በኋላ አላህንና መልእክተኛውን የሚቃረኑ ሰዎች እንደ ተዋረዱት ሁሉ እነኚህም አላህና ረሱል ሰለላሁ ዐለይሂ ወሰለም ባወጡት ህግ የማይተዳደሩና የሚቃረኑ እነሱ ተዋረዱ ይላል ኩቢቱ ወልልካፊሪና ለነኛ ለከሃዲዎች አዛቡን ቅጣት አለ ሙሂኑን አዋራጅ ሆነ ይላል ሙሂን ማለት አዋራጅ ነው አሃነ አዋረደ ዩሂኑ ያዋርዳል ኢሃነተን ማዋረድን አዛቡ ሙሂን መች ነው ይህ ቅጣት የሚረጋገጠው የውመ የብዓሱሁሙላሁ አላህ በሚቀሰቀሳቸው እለት ጀሚዓን ሁላቸውንም ይላል جميعاً ميلو توكيد ببالال جميعاً الله هلاتشونم بميك أسك أسبت إلت فينبئهم ينقرات شوال الله بما عملوا በሰሩት ስራ አላህ ይነግራቸዋል። የሰሩት ስራ አህሷሁ አላሁ አላህ መዝግቦት አለ። አህሷ ማለት መዝግቦታል አላህ። ወሩሱሉና ለደይህም የክቱቡና መልእክተኞቻችን እነርሱ ዘንድ ይጽፋሉ ይላል አላህ። ስለዚህ ኢነ ዓለይኩም ለሓፊዚና እነሆ በእናንተ ላይ ተጠባባቂዎች አሉ። ኪራመን የተከበሩ እና ካቲቢና ጸሐፊዎች የሆኑ ይላል። አሕሳሁላሁ አላህ መዝግቦት አለ። ወነሱሁ እነርሱ ግን ረስተውታል። ወላሁ ዓላ ኩሊ ሸይኢን ሸሂድ ወላሁ እነሆ አላህ ዓላ ኩሊ ሸይኢን በማናቸውም ነገር ላይ ሸሂዱን አላህ ሸሂዱን ምስክር ነው። ከሱ እይታ ከሱ እውቀት የሚደበቅ ነገር የለም ይላል። ከዚህ የምትቀጥለው አንድ አያ አይተን ብሬክ እንወስዳለን። ኢንሻአላህ እረፍት እንወስዳለን። ምን ይላል አላህ ሱብሓነሁ ወተዓላ? ሰዎች ሶስት፣ አራት፣ አምስት ከዛ በላይም በታችም ሆነው ቢሰባሰቡና ሚስጥርን ቢነጋገሩ ያ ሚስጥር ከአላህ ሱብሓነሁ ወተዓላ የማይደበቅ መሆኑን ይናገራል። አላህ በእውቀቱ ሁሉን የሚያካልል የሚያካትት መሆኑን ይናገራል። ከአላህ እውቀት የሚደበቅ ነገር የለም እና አላህ ሱብሓነሁ ወተዓላ በዛቱ አርራህማኑ ዐለል አርሽ እስተዋ ሱመ እስተዋ ዐለል አርሽ እንዳለው በዛቱ አላህ ከአርሽ በላይ ነው። ይሄ ሚን ዐቂደቲ አህሊ ሱነቲ ወል ጀማዓ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የነበሩበት እምነት፣ ሰሓቦች የነበሩበት እምነት ያስተላለፉት ያስተማሩት ነው። በእውቀቱ አላህ ሁሉ ቦታ አለ። በእውቀቱ አላህ ሁሉን ነገር ያዳረሰ ያካለለ ነው። ስለዚህ ይሄ ከአስማ ወሲፋት ነው። አለም ተራ ብሎ ነው የሚጀምረው። አነላህ ያዕለም በዒልም ጀመረ። የአያው መደምደሚያ ደግሞ ኢነላህ ቢኩል ሸይኢን ዓሊም ቃለ ልዑለማኡ በደአ ቢልዕልሚ ወኸተመ ቢልዕልም በዒልም ጀምሮ አላህ በዒልም አጠናቀቀ። አለም ተራ አላየህምን? አነላሃ የዕለሙ ማ ፊ ሰማዋት ወማ ፊ ልአርድ አላህ በሰማያት እና በምድር ያለውን ሁሉ የሚያውቅ መሆኑን አታውቅምን? አላየህምን? የልቡና ማየትን ማ የኩኑ ሚን ነጅዋ ነጅዋ የሚስጥር ንግግር ነው። ማ የኩኑ ሚን ነጅዋ ነጅዋ ከሚስጥር ተናጋሪዎችም ወይ በሚስጥር ከሚወያዩ ሰዎች ሰላሰቲን ሶስት ሰዎች አይኖሩም ኢላ ሁወ ራቢዑሁም እሱ አራተኛቸው ቢሆን እንጂ ወላ ኸምሰቲን አምስትም ሆነው በሚስጥር አይወያዩም ኢላ ሁወ ሳዲሱሁም እሱ ስድስተኛቸው ቢሆን እንጂ ወላ አድና ሚን ዛሊከ ከዚህ ያነሰ ቁጥር ቢሆንም ወላ አክሰራ ከዚህ የበረከተ ወይ የበዛ ቁጥር ቢሆንም ኢላ ሁወ ሁም እሱ አላህ ከነሱ ጋር ቢኖር እንጂ እነሱ ብቻቸውን አይሆኑም። አይነማ ካኑ የትም ቦታ ቢሆኑ እርሱ አላህ በእውቀቱ ከነሱ ጋር ነው። ሱመ ዩነቢኡሁም ከዛንም ዩነቢኡሁም ይነግራቸዋል ቢማ አሚሉ በሰሩት ስራ የውመል ቂያማ በፍርዱ ዕለት አላህ ይነግራቸዋል። ኢነላሃ ቢኩል ሸይኢን ዓሊም አላህ በሁሉ ነገር አዋቂ ነው ይላል። እና እኽወቲ አሕበቲ ልክራም እነኚህን ነገሮች በምናውቅበት ጊዜ የአላህን ሱብሓነሁ ወተዓላ ክብርና ልዕልና እንረዳለን፣ ከወንጀል እንቆጠባለን፣ በመልካም ነገር ላይ እንሽቀዳደማለን። አላህ የትም ቦታ ብሆን ከኔ ጋር ነው ያየኛል ስንል አላህ የፈቀደልንን ነገር እንሰራለን። ለምሳሌ አንድ ሰው እኔ ሚስቴን ሳጫውት ኦር ከባሌ ጋር ስጨዋወት አላህ ያየኛል ብሎ ሽዑር ቢያደርግ እና ያንን ጫዋታ ጆክ ቀልድ ይተው ካላ፣ ያማ አላህን የሚያስደስት ነገር ነው። ፍቅር በባልና ሚስት መካከል በቤተሰብ መሀል ያለ አላህን የሚያስደስት ነገር ነው። ስለዚህ እንደውም ማለት ነው ሰርተን አላህን ለማሳየት መጣር አለብን ማለት ነው። እና መልካም ነገር ላይ በሸሪዓው የተደነገገና አድርጎት የተባለው ነገር ላይ እናደርጋለን። አላህ ስብሓነ ወተዓላ ቢኩል ሸይኢን ዓሊም፣ ለዚህ ሐላሎችን እናደርጋለን። በባልና ሚስት መካከል ያለ ቀልድ፣ ቤተሰብን ማሳቅ፣ ጆከኛ መሆን፣ ለቤተሰብ ከልጆች ጋር መጫወት፣ ከእናት አባት ጋር እንዲህ ያሉ ነገሮች ማለት ነው። ሀታ የተፈቀደ የሆነ ሴክሹዋል ኢንተርኮርስ ጅማዕ እንኳ ማለት ነው አጅር አለው ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ አንዳንድ ጊዜ ሚነት ተሰውፍ በቃ ከዚህ ነገር መራቅ አለብኝ ዓለም በቃኝ ብለው ለብቻቸው የሚወጡ ሰዎች አሉ። አላህ ሱብሓነሁ ወተዓላ አዎ ወሁወ ቢኩል ሸይን ዓሊም፣ ሁሉን ነገር ያያል፣ ሁሉን ነገር አዋቂ ነው። ግን የተፈቀዱ ነገሮችን ስንሰራ አላህ ከኛ ማየት ይፈልጋልና ኢንሻአላህ ከሐራም ራሳችንን ለመቆጠብ ሐላል ነገር ላይ ራሳችንን ለመጣድ ጥረት እናደርጋለን ማለት ነው። እስኪ አንድ 5 ደቂቃ ለዓለሚን والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم بإحسان إلى يوم الدين أما بعد فالآية التي كنا وقفنا عليها هي الآية 7 والآن نواصل من الآية 8. أعوذ بالله السميع العليم من الشيطان الرجيم ألم تر إلى الذين نهوا عن النجوى ثم يعودون لما نهوا عنه ويتناجون بالإثم والعدوان ومعصية الرسول وإذا جاءوك حيوك بما لم يحيك به الله ويقولون في أنفسهم لولا يعذبنا الله بما نقول حسبهم جهنم يصلونها فبئس المصير. ሱረቱ ልሙጃደላ 8ኛው አያት ላይ ነን። እኽወቲ ምን ይላል አላህ ሙናፊቆችን አስመልክቶ? በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሙናፊቆች ነበሩና ከአይሁዶች ጋር በማበር ኢስላምን ለማጥፋት የኢስላምን ብርሃን ለማክሰም ለማዳፈን ሌት ተቀን ይሰሩ የነበሩ ነበሩና ነብዩን ሰለላሁ ዐለይሂ ወሰለም ሰላም ሲሏቸው አሰላሙ ዐለይኩም ይሏቸዋል። አሰላሙ ዐለይክ ይሏቸዋል። አሰላሙ ዐለይክ እና አሰላሙ ላምን ትተው ማለት ነው። ላምን ትተው አሰላሙ ዐለይክ ማለት አሰላም ማለት አልመውት ማለት ነው ትርጉሙ። አልመውት ሞት ባንተ ላይ ይሁን ማለታቸው ነው። እና አሳሙ ሳም ይሄ ስለነበረ አላህ ለነቢዩ ሰለላሁ ዐለይሂ ወሰለም ሐያትን ይፈልጋል። ወሰላሙን ዐለል ሙርሰሊን ሰላም በመልእክተኞች ላይ ይሁን ነው አላህ ያለው። إن الله وملائكته يصلون على النبي يا أيها الذين آمنوا ሰሉ ዐለይሂ ወሰሊሙ ነው ያለው። ወሰሊሙ ሰላምታን አውርዱ ነው ያለው። ነቢዩን ሰለላሁ ዐለይሂ ወሰለም አላህ ሰላም ነው የሚያወርድባቸው። ስለዚህ አላህ አንተን ሰላም ባላለበት ፎን እነሱ አንተን ግሪት ያደርጋሉ ወይንም ሳሉቴት። ይህንን አላህ ስብሓነ ወተዓላ ይፋ ያደርጋል። እንደገና ደግሞ ነቢዩን ስለ ሰለም ለማመፅ አላህን ለማመፅ ስራ ይሰሩ ስለነበረ ይማከሩ ስለነበረ አላህ አለም ተራ አላየህምን ኢለለዚነ ወደነኛ ኑሁ ነህይ ማለት መከልከል ነው። ኑሁ አን ነጅዋ ከሚስጥር ንግግር ወደ ተከለከሉት ሰዎች አልተመለከትክምን? በሚስጥር እዛው መስጂድ ውስጥ በሚስጥር ሲነጋገሩ ተከለከሉ። ተው ይህንን መሰብሰባችሁን ተባሉ። ثم يعودون ከዚያንም ይመለሳሉ ሊማ ኑሁ አንሁ ከርሱ ወደ ተከለከሉበት መንገድ ነገር ይመለሳሉ። ويتناجون ይመካከራሉ በሚስጥር ቢልኢስም በወንጀል والعدوان ድንበር በማለፍ በጥላቻ ومعصية الرسول መልእክተኛውን ለማመጽ ወይዛ ጃኡከ ወደ አንተ በመጡህ ጊዜ ሐየውከ ሰላም ይሉሃል ቢማ ለም ዩሐይከ ቢህላህ አላህ በርሱ አንተን ሰላም ባላለበት መንገድ ሰላም ይሉሃል። አሳሙ አለይክ ሞት ባንተ ላይ ይሁን ሲሆን ትርጉሙ ፎኑ አሰላሙ አለይክ ከሚለው ጋር ተቀራራቢ ስለሆነ ለመሸወድ ይሞክራሉ። በዚህን ጊዜ አይሻ ከለታት አንድ ቀን ረዲየላሁ ዐንሃ ሰማቻቸውና ወአለይኩም ሰላም በእናንተም ላይ ሞት ይውረድ ስትል ነብዩ ሰለላሁ ዐለይሂ ወሰለም አውቄ ነው እኔ እኮ ሰምቻቸዋለሁ ወአለይኩም በእናንተም ላይ ብዬ አሳጥሬያለሁ ሰላም ካሉኝ ሰላም እንዲደርሳቸው ሞት ከተመኙልኝ በእነሱ ላይ እንዲረጋገጥ ብለው ማለት ነው። እና ሐየውከ ቢማ ለም ዩሐይከ ቢሂ ላሁ ወየቁሉነ ፊ አንፉሲሂም ከዛን ነፍሶቻቸው በልቦቻቸው ይላሉ በነፍሶቻቸው ውስጥ ማለት ነው። ፊ አንፉሲሂም ታዲያ ይኸው የእሱ መልእክተኛ አይደለም? የአላህ የእሱ መልእክተኛ አይደለም? እውነት መልእክተኛው ከሆነ እንዲህ ብለን ስንሰድበው ያውቀዋል እሱ። ለምን አልተቀጣንም? ለምን አልተቀጣንም ይላሉ። እና ወኢዝ ምን ላሉ ለውላ ዩዓዚቡን አላህ አላህ ይቀጣንም ነበር እንዴ ቢማ ነቁል በምንለው ነገር ይላሉ። ከዛን አላህ ከዚህ በላይ ቅጣት አለ እንዴ? ሐስቡሁም ጀሃነሙ ጀሃነም በቂያቸው ነው። የስለውነሃ ይገቧታል። ፈቢእሰ አልመሲር መመለሻው ምንኛ ከፋ ይላል። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኢዛ ተናጀይቱም በምትመካከሩ ጊዜ ፈላ ተተናጀው በሚስጥር አትመካከሩ ቢልኢስም በወንጀል ወልዑድዋን በጥላቻ ድንበር በማለፍ ወማዕሲየት ረሱል መልእክተኛውንም ለማመፅ አትመካከሩ ወተናጀው ቢልብሪ በመልካም ነገር ተመካከሩ ወተቅዋ አላህን በመፍራት ወተቁላህ አላህን ፍሩ አለዚ ያንን ኢለይህ ትሕሸሩነ እናንተ ወደሱ የምትሰባሰቡበትን አላህን ፍሩ። ኢነመ ነጅዋ የነኚህ የሙናፊቆች የሚስጥር ንግግር ሲያንሾካሽኩ ደግሞ ምን አሰቡ? ልክ እንደኛ እንደ ዛሬ መጅሊሶች ተሰባሰቡ ሲባል ደግሞ ምን ሸር ሊሰሩ ነው? ደግሞ ምን ሊሸርቡ ነው ይላል ወንድማችን አህመዲን ጀበል። መጅሊስ የጻፈውን 300 ደብዳቤ አይቻለው። ሁሉም እዚህ ቦታ ያለ ደርስ ይቆምልን፣ የቁርአን ትምህርት ቤት ይዘጋልን፣ እነገሌ ይታሰሩልን ይታገዱልን፣ እንዶ ሙስሊም የዚህ አይነት ነገር ይጽፋል ወይ ብዬ እስካስብ አደረሰኛል። የሚገርም የሆነ ነገር ነውና በቃ በተሰባሰቡ ቁጥር ሸር ተንኮል ይህ ነው አላህ የከለከለው ማለት ነው። በቃ ሚስጥር ስብሰባ ከተባለ ወንጀል ማዕሲየቱ ረሱል መሆን የለበትም እያለ ነው አላህ። እና ስለዚህ ኢነመ ነጅዋ አለ እንዲህ ያለ የሚስጥር ንግግር ሚነ ሸይጣን ከሸይጣን ነው ይላል። ሸይጣን ጎትጉቷቸው አነሳስቷቸው ነው የሚያደርጉት አለ። ይሄን ስናይ ተሰባሰቡ እዚህ ቦታ ተማከሩ ሲባሉ ሁሌኛ ሀከዛ በቃ ትካዜ ነው የሚይዘን። ደግሞ ምንድን ነው ሀከዛ እና ኢነመ ነጅዋ ሚነ ሸይጣን ሊያህዙነ ለዚነ አመኑ አለ። ይሄን አይተው ሊያህዙነ ለዚነ አመኑ እነኛ ያመኑ ሰዎች ሊያዝኑ ዘንድ ሸይጣን የሚያደርገው ነው። ወለይሰ ቢዳርህም ግን ወለይሰ ቢዳርህም ይሄ የሚስጥር ምክክር ለይሰ ቢዳርህም እነሱን የሚጎዳ አይደለም። ሸይአን ምንም እንኳ ኢላ ቢኢዝኒላህ በአላህ ፈቃድ ቢሆን እንጂ ይላል። ማንም ሸይጣንም ጅንም በዓለም ያሉ ሁሉ ቢሰባሰቡ አላህ ካልፈቀደ ሙእሚኖችን ሊሞክርበት ሊፈትንበት ካልሆነ በስተቀር ሊጎዱ አይችሉም። እንደውም የሙስሊሞችን ስም ሲያጠፉ ኢስላም ያብባል፣ ሙስሊምና ሚስማር ሲመታ ይጠነክራል ተብሏል። ሀከዛ ሲቆሰቆስ ሲነካካ እንደ እሳት ይቀጣጠላል። ይህን ነው የማይችሉት ሁልጊዜ። ሴፕቴምበር 11 ፍንዳታው የራሳቸው ጸሐፊዎች እንዳሉት the big false ትልቁ ውሸት ብለውታል። አውሮፕላኖቹ አብራሪ አልባ ነበሩ፣ አብራሪ አልነበራቸውም። ይኸው ዘመን አልፎ ዛሬ ማለት ነው አንዳንድ ጥቃት ያደርሳሉ አብራሪ የሌላቸው አውሮፕላኖች ተብለው ማለት ነው። አብራሪ አልነበራቸውም አውሮፕላኖቹ። አንድ ሁለተኛ፣ በየትኛውም የኢንጂነሪንግ ግምገማ ከላይ ሲመታ ወገቡ ላይ አይቆረጥም፣ ህንጻው ግን ወደታች ተቆርጦ ሲሰጥም ነበር። ያው ቪዲዮን ያየ ሁሉ የሚያየው ነገር ነው። ስለዚህ ከታች ቦምብ ብላስት ነበረ፣ ፍንዳታ ነበረ። ሶ የተቀናበረ ነው። ሲጀምር this is crusade ብሎ ነው የጀመረው። ያ እርጉም crusade ብሎ ነው የጀመረው። የመስቀል ጦርነት ምን አደረገው? አላስኬድ ሲለው ገና ስለሆነ ዘመኑ ትንሽ ቆየና this is war against civilization አለ። civilization war against civilization whatever ተባለ። ግን የተፈለገው በቃ በዓለም ላይ ትንሽ እንደው ሩህ ያላቸውን ሙስሊሞች እያደኑ ማጥቃትና ማዳከም ነበረ። አልተሳካላቸውም። ለዚህ ብዙ ነስር ተገኘ። እንደውም የሙስሊሞችን ስም ሲያጠለሹ ባልዋሉበት ሲያውሏቸው ሚኒመም 35,000 people embraced Islam 35,000 ሰው በዛ ሰበብ ብቻ ኢስላምን ተቀብሏል። አልহামዱሊላ ለዚህ እኛ ሙስሊሞች ንጹህ መሆናችንን እናቀዋል። ሀከዛ ንጹህ ነን ይሄን በተግባር እናረጋግጣለን። ለዓለም መረጋጋት እንጂ መሸበር ምንጭ ልንሆን አንችልም። ስም ማጠልሸት፣ ፕሮፓጋንዳ፣ ሚዲያው የሚጫወተው ነገር ያ ነው ነገር የሚያጠፋው የሚያበላሸው። እና ሰዎች ወደኛ በጥቁር መነጽር እንለከቱ ያርጋቸው። አላኩል ሐልን ኢነመ ነጅዋ እንዲ ያለ ሚስጥር ምክክር ንግግር ሚነ ሸይጣን ሊያህዙነ ለዚነ አመኑ ወለይሰ ቢዳርሂም ሸይአን ምንም የሚጎዳቸው አይደለም ኢላ ቢኢዝኒላህ በአላህ ፈቃድ ቢሆን እንጂ እሱም ኢማናቸው እንዲጠነክር። ወአላላሂ ፈልየተወከል ልሙእሚኑን وعلى الله بعلهم لا يبتشا فليتوكل المؤمنون امان يوتشيم اكوانا نا اندقنا نبي صلى الله عليه وسلم مكر بميسات ابك جزي بمياستمر ابك جزي اهون المنافق اوش زا كبابي جوروت ابي اوش مالنو وفيكم سماعون لهم الال الله بنان تماحك لنسو جورو ميت ابو اللو الال نان دي هالو سووج ምንድነው እሳቸው ዘንድ ብዙ ሰዎች ተሰባስበው ተጠጋግተው ተቀማምጠው የእሳቸውን ንግግር እንዳይሰሙ አንደኛ ቦታን አስፍቶ በመያዝ እኔ መጨናነቅ አልፈልግም በማለት እንዲህ ያደርጉ ነበርና ይህን ለመምታት አላህ እናንተ ያመናችሁ ሰዎች ሆይ አዲስ ለሚመጣ ሰው ከፈት ከፈት አድርጉ ስትባሉ ከፈት አድርጉ አላህ ከእዝነቱ ከራህመቱ ያሰፋላችኋል እና በአቀማመጥ ደረጃ እንኳ ራሳችንን ሰብሰብ አድርገን ሰላቱ ስንቀመጥ እንደገና ደግሞ እግር አጠላልፈን ሰብሰብ ብለን እንደው ዝርግትግት ብለን ማለት ነው ሳይሆን ለሌሎችም እንዲተርፍ አድርገን ወንበርም ካለ ሼር እንድናደርግ እንዲህ ነው ኢስላም የሚያስተምረን አደብ ማለት ነው እና ያአዩሃ الذين امنوا እናንተ ያመናችሁ ሰዎች ሆይ اذا قيل لكم በተባላችሁ ጊዜ ተፈሰሑ في المجالس ባቀማመጣችሁ ቦታ ሰፋ ሰፋ አድርጉ ስትባሉ ሌሎች እንዲቀመጡ ፈፍሰሑ አስፉ يفسح الله لكم الله كأذنته ያሰፋላችኋል واذا قيل لكم انشزوا ተነሱ ታገሉ ውጡ በአላህ መንገድ ስትባሉ ፈንሹዙ ተነሱ ይላል አላህ ስለዚህ واذا قيل لكم انشزوا انشزوا اي قوموا للصلاه ተብሏል ለሰላት ቆሙ ولغيرها من اعمال البر وينም ከመልካም ስራ ለሌላውም ማለት ነው ተነሱ መንገድና አጽዳ ተነሱ ሰዎችን እናስተምር ተነሱ በገጠር ውስጥ እንራመድ ተነሱ እንዲናደርግ ተነሱ እንማር እንዲያሉ የخير ስራዎች ላይ ተነሱ ቆሙ ስትባሉ ፈንሹዙ ብድግ በሉ ወደ መሬት አትዘፍዘፉ ነው የሚለው ኢሳቀልቱም አይክበዳችሁ መነሳቱ ፈንሹዙ እንዲህ ካደረጋችሁ يرفع الله الذين امنوا منكم الله ከነኛ ከናንተ መሐከል እነኛን ያመኑትን ከፍ ያደርጋል والذين اوتوا العلم እነኛ ዕውቀት የተሰጡትንም ደረጃቲን በደረጃዎች አላህ ከፍ ያደርጋል والله بما تعملون خبير الله በምትሰሩት ነገር ውስጥ አዋቂ ነው ይላል يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ اذا ناجيتم الرسول فقدموا بين يدي نجواكم صدقه ይላል ይሄ ደግሞ ምንድነው አሁንም ነብዩን ሰለላሁ ዐለይሂ ወሰለም ማድከም የሚፈልጉ ሰዎች ምን ያደርጉ ነበር የማይሆን ጥያቄን ማለት ነው የማይረባ እዚህ ግባ የማይባል ጥያቄን አሁንም እየጠየቋቸው በቃ እሱ ሲጠየቅ መመለስ አይደለ ስራው እያሉ እየጠየቋቸው ያደርቋቸዋል ለዚህ ነብይ ሰለላሁ ዐለይሂ ወሰለም ለቤተሰቦቻቸው የሚያደርጉትን ጊዜ ያጣሉ ማለት ነው ለዚህ ዝም ብሎ በተራ ጥያቄ ከዛን አላህ ምን አደረገ ነብዩ ሰለላሁ ዐለይሂ ወሰለም በጠየቃችሁ ቁጥር ሰደቃ አቅርቧል በቃ ምጽዋት ሰደቃ አድርጉ ምክንያቱም እሳቸው ቤተሰብ ማስተዳደር አለባቸው ገበያ መውጣት አለባቸው መነገድ አለባቸው ነብዩ ሰለላሁ ዐለይሂ ወሰለም ነጋዴም ነበሩ ቤተሰባቸውን በምን ያስተዳድሩ ይሄ ነው ለዚህ ነብዩ ሰለላሁ ዐለይሂ ወሰለም በጠየቋችሁ ቁጥር ሰደቃ አድርጉ ሲባል ድሮ ተኮልኩለው እሳቸውን ያደርቁ የነበሩ ሰዎች ሁሉ አሁን ከቦታው ጠፉ የሳንቲም ነገር ሲሆን ማለት ነው ሲያስከፍል ጠፉ علي ابن ابي طالب من يلالو ايچ ايا وردا ملسو الله بميقتلو ايا اسكي شرات درس اني بتشا نبركوني نبيو صلى الله عليه وسلم هيدو لمطيق انا كاساتشو ملس لماغنيت سانتيم كفلو سيبال عند يورق دينار نبرچين ዘረዘርኳትና በዲርሃሞች በብር ሳንቲም ያቺም የብር ሳንቲም ቁጭ አድርገ ጥያቄ ጠይቃቸዋለሁ ይመልሱልኛል ቁጭ አድርገ ስለዚህ እኔ ብቻ ነበር ይሄን የሰራሁት ይላሉ ከአላህ ምን አደረገ የሙናፊቆችን ማድረቅ ለመግታት ያአዩሃ الذين امنوا እናንተ ያመናችሁ ሰዎች ሆይ اذا ناجيتم الرسول ملكتኛውን ስታማክሩ فقدموا بين يدي نجواكم ከምክራችሁ በፊት አስቀድሙ ሰደቀተን ሰደቃን ምጽዋትን አስቀድሙ። ዛሊከ ይህ ኸይሩ ለኩም ለእናንተ የተሻለና ወአጥሃሩ የነጻም ነው ለክብራችሁም ለስማችሁም። ፈኢን ለም ተጅዱ ይህን የማታገኙ ከሆነ ግን ፈኢነላሃ ገፉሩ ረሒም አላህ ገፉር መሐሪና ረሒም አዛኝ ነው አለ። ከዛን አአሽፈቅቱም አለ። አአሽፈቅቱም አሽፈቀ ማለት ምንድን ነው? አይ ኻፈ ማለት ነው። አአሽፈቅቱም አይል ፈቅረ ድህነትን ፈራችሁ እንዴ? አንቱ ቀድሙ በይነ የደይ ነጅዋኩም ሰደቃቲን ነቢዩ ስ ላ ሰለም ከማማከራችሁ በፊት ሰደቃቲን ምጽዋትን መስጠትን ፈራችሁን? ድህነት ይዘናል ያለችን ሳንቲም ታልቅብናለች ብላችሁ ሰጋችሁን? አለና አላህ ሻራት። ፈኢን ለም ተፍዐሉ ይህን ማድረግ ባትችሉ ወታብ አላሁ ዐለይኩም አላህ ታርቋችኋል ይቅር ብሏችኋል። ግን ፈአቂሙ ሰላተ ሰላትን አቋቁሙ፣ ወአቱ ዘካተ ዘካን ስጡ፣ ወአጢዑ ላሃ ወረሱለሁ አላህንና መልእክተኛውን ታዘዙ፣ ወላሁ ኸቢሩን ቢማ ተዕመሉን አላህ በምትሰሩት ነገር ውስጥ አዋቂ ነው። አላህ በምትሰሩት ነገር ውስጥ አዋቂ ነው አለ። ከዛን ኢኽወቲ ያው አብሽሩ፣ የዛሬ ደርስ ረጅም እንደሆነ ተያያዥነት ስላላቸው ነው የግድ ማስቀረት የለብንም እና ረጅም እንደሆነ ይሰማኛል። ፕሊስ እንትን በሉ፣ ትንሽ ሰብር አድርጉ። ከዚህ ቀጥሎ አላህ ሱብሓነሁ ወተዓላ እነ ዓብደላህ ኢብኑ ኡበይ ኢብኑ ሰሉል ረኢሱል ሙናፊቂን እና ሌሎች ሙናፊቆችም እንደዚሁ ምን ያደርጋሉ? ከአይሁዶች ጋር አላህ ከጠላቸው ከአይሁዶች ጋር ያብራሉ። አላህ ከጠላቸው ከአይሁዶች ጋር አንድ ላይ በማበር የነቢዩን ሰለላሁ ዐለይሂ ወሰለም አስተምህሮት ለመምታት ኢስላምን ለማክሰም ከተሳካላቸውም ለመግደልና ሙስሊም የሚባልን ሰው ለማጥፋት ያ ፕላን ነበራቸው እና አላህ ሱብሓነሁ ወተዓላ ከነኛ ጋር የተወዳጁ ሰዎችን የወቀሰበት ነው። ከዚህ በኋላ ወዳጅነት ከማጋ የሚለውን ምርጥ የሆነ ምሳሌን ማለት ነው ምርጥ የሆነን ምሳሌ አላህ ሱብሓነሁ ወተዓላ ያቀርባል። ሰበበ ኑዙል አለውና ምን አለ አላህ፣ አለም ተራ አላየህምን አላስተዋልክምን ኢለለዚነ ተወለው ኢለለዚን ወደነኛ ተወለው ወደ ተወዳጁ ይላል። ተወለው ይላል ወላ ማለት መወዳጀት ነው። ኢለለዚነ ተወለው ቀውመን እነኛን ህዝቦችን የተወዳጁ ቀውመን غضب الله عليهم አላህ የተቆጣባቸውን ሰዎች የተወዳጁ ይላል አላህ። ማሁም ሚንኩም እነርሱ እነኛ አላህ የጠላቸውን አይሁዶችን የነብያት ገዳዮችን የሙሳን አሰቃይ ያህያን ዘከርያን የገደሉ ሰዎችን አላህን ሰደቃ አድርጉ ቢባሉ ኢነላህ ፈቂሩን አላህ ደሃ ነው እኛንን ሀብታሞቹ ያሉትን ሱብሃንአላህ እነኛን ሲያውቁ የጠመሙትን የተወዳጁ ማሁም ሚንኩም እነሱ ከናንተ አይደሉም ይላል አላህ። ወላ ሚንሁም ከነርሱም አይደሉም ይላል። ወየህሊፉነ አለል ከዚብ በውሸት ላይ ሆነው ይምላሉ። ወሁም ያዕለሙን የሚምሉበት ነገር ውሸት እየሆነ እያወቁ ይምላሉ። ከዛን አላህ ምን አለ? አዐደላሁ ለሁም አላህ ለነርሱ አዘጋጀላቸው ዐዛበን ሸዲደን ብርቱ የሆነ ቅጣትን አላህ አዘጋጀላቸው። ኢነሁም እነርሱ ሳአ ማ ካኑ ያዕመሉን ሳአ ምንኛ ከፋ ማካኑ ያዕመሉን ይሰሩት የነበረው ነገር ምንኛ ከፋ ይላል። ኢተኸዙ አይማነሁም መሐላዎቻቸውን አደረጉ ይላል። ወላሂ እምቢ አላልንም ወላሂ ሱብሓነላህ አቤት ክህደት አቤት ክህደት አቤት ክህደት አጂብ ነው። اتخذوا ايمانهم جنة ይላል። اتخذوا ايمانهم መሐላዎቻቸውን አደረጉ ጁነተን ጋሻ አደረጉ ፈሰዱ عن سبيل الله ከዛን ሰዎችን ከአላህ መንገድ ከለከሉ فلهم عذاب مهين ለነርሱ አዋራጅ የሆነ ቅጣት አለላቸው ከዛን ለንቱግኒያ አግና አተረፈ ማለት ነው ለንቱግኒያ عنهم አታተርፋቸውም اموالهم ገንዘቦቻቸው ولا اولادهم ልጆቻቸውም እንደዚሁ አያተርፏቸውም من الله شيئا ከአላህ አንዳችን አያተርፏቸውም اولئك اصحاب النار እነኛ የእሳት ጓዶች ናቸው هم فيها خالدون نرسوم فيها خالدون በዛ ውስጥ ዘውታሪዎች ናቸው ይላል መቼ ነው የሚቀጡት ሚገርሙ አላህ ፊት ሲቆሙ አላህ ለመሸወድ ያስባሉ የውመ የባዕሱሁሙላህ አላህ በሚቀሰቅሳቸው እለት ጀሚዓን ሁላቸውንም فيحلفون له ለርሱ ይምሉለታል كما يحلفون لكم ለናንተ እንደሚምሉት ለአላህ ይምላሉ ሊሸውዱት ይሞክራሉ ويحسبون انهم على شيء ويحسبون يحسبوا انهم على شيء انرسو باንዳች ቁም ነገር ላይ ያሉ ይመስላቸው አለ انهم على شيء ويحسبون انهم على شيء نرسو باንድ ቁም ነገር ላይ ያሉ ይመስላቸዋል الا انهم هم الكاذبون اواج انرسو هم الكاذبون وشتاموچو ናቸው انرسو الى ከዛን الله من قال استحوذ عليهم الشيطان شيطان بنرسو ላይ ተሾመ استحوذ اي غلب عليهم استحوذ عليهم الشيطان شيطان بنرسو ላይ ተሾመ فانساهم ذكر الله يا الله انت وستا اسرساچو الله انا استوسو فانساهم ذكر الله اولئك حزب الشيطان እነኛ የሸይጣን ህዝቦች ናቸው የቂያማለት ሰዎች በሁለት ይከፈላሉ حزب الرحمن وحزب الشيطان በመባል የአርህማን ህዝብና حزب الله وحزب الشيطان የሸይጣን ህዝብ በመባል ان استحوذ عليهم الشيطان وشيطان بنسوا لا يتشومباتهم فانساهم ذكر الله يا الان ذكر الله اسرساتهم اولئك حزب الشيطان اننيا يا شيطان حزبوچ ناتشو على اواج ان حزب الشيطان يا شيطان حزبوچ هم الخاسرون الناس كساريوچ ناتشو ويلان እዚህ ላይ ነው አሁን ከ20ኛው እስከ 22ኛው ባሉት አያቶች ላይ አላህ ሱብሃነሁ ወተዓላ አልወላ ወልበራ የሚለውን ይነግራናል ነገር በጣም ቁርጠኛ ሲሆን ነገር ሲበረታ በቁርጥ ቀን ማን ነው ወዳጅ ያኔ ሱብሃንአላህ ይለያል ሁለት ታሪክ ላንሳላችሁና በበድር ጦርነት ላይ አቡበክር ተሳትፈዋል የሳቸው ልጅ አብዱራህማን በጊዜው አልሰለመም ነበርና ከዛ በኋላ ባለው ጊዜ ሰልሞ أبوبكر زند هيدنا أباتي هوي إني كو ببدر إلت آيچه أغنيچه نبرا أباتي نندي تواه قالو بيه ألفه هير كوني ألاچو أوك يانكن ياغنيوه وينم لممتاتي تساقال لن إني هوني بنبرغن إمتاه نبرا ألو ساچو لمن أيو ምን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ثلاثه من كنا فيه ሶስት ነገሮች من كنا فيه በውስጡ የተገኙለት ሰው ወጀደ ቢሂነ ሐላወተል ኢማን የኢማንን ጥፍጥና ያገኛል አሉ ነቢ ስ ሰለም። አንደኛ አንዩሕበል መርአ አንደኛ አንየኩነ ላሁ ወረሱሉሁ አሐበ ኢለይህ ሚማ ሲዋሁማ አላህና መልእክተኛው ከማንም በላይ እሱ ዘንድ ተወዳጅ ሊሆኑ ነው። ከራሱ ከነፍሱ ከእናት ከአባቱ ከልጆቹ ከንብረቱ ከሁሉ ነገሩ ከማንም በላይ ራሱን ሊሰዋ ነው ማለት ነው። ፎር ደ ሴክ ኦፍ አላህ ለዚህ ሐያቱን ህይወቱን ገንዘቡን እውቀቱን ሁሉን ነገር ፎር ደ ሴክ ኦፍ አላህ ፎር ደ ሴክ ኦፍ ዲስ ዲን ለዚህ ለነቢያት መንገድ ብሎ ማለት ነው ለእውነት ራሱን ሊሰዋ እና ይሄ ነው ኢማን ብሎ ማለት። ሁለተኛ አንዩሕበል መርአ አንድን ሰው ሲወድ ዘመድ ስለሆነ ወዳይ ስለሆነ ሀብታም ስለሆነ ሳይሆን በቃ የአላህ ባሪያ ስለሆነ ብቻ ለአላህ ብዬ እወድሃለሁ ማለት የአላህ ባሪያ ስለሆነ ለዲን የሚሰራ ስለሆነ አንዩሕበል መርአ ላ ዩሕቡሁ ኢላ ሊላህ ለአላህ እንጂ ለሌላ ለምንም ብሎ ላይወደው። ሶስተኛ አንየክረሃ አንዩቅዘፈ አንየክረሃ አን የሩደ ኢለ ልእስላም ከማ የክረሁ አን ዩቅዘፈ ፊናር ወደ ኩፍር መመለስን ወደ እሳት የመወርወርን ያህል ሊጠላው ይገባል። ምንም አይደለም ማለት የለበትም ነው። ገጠር ላይ ኢማናቸው የደከመ የሞተ ሰዎች ምን ይባላል? ለአንድ ሴት ባል መጣላ ከተባለ ካፊር ነው ቢባል ምን አለ? ወርቅ ካለበሳት ምን ችግር አለ? ደግሞ ባል ሆኖ ከመጣ ይባላል። ሀዛ ሚን ضዕፍ ልኢማን አዑዙ ቢላህ አዑዙ ቢላህ። ስለዚህ ይሄ በጣም ዘግናኝ የሆነ ነገር ነው። ባጭሩ ይህች አያ የወረደችበት አንድ ነገር አለ። ዑበይደቱ ብኑ ልጀራህ ይባላል። ዑበይዳ ኢብኑ ልጀራህ ዑበይዳ ኢብኑ ልጀራህ ነቢዩ ሰለላሁ ዐለይሂ ወሰለም ማን ነው? አቡ ዑበይዳ ኢብኑ ልጀራህ አሚኑ ሃዚህ ልኡማ ብለው አሚኑ ሃዚህ ልኡማ የዚህ ኡማ አሚን ታማኝ ለዲኑ ያደረ ብለው የሾሙት ነው ነቢ ስ ሰለም። አባ ዑበይዳ ኢብኑ ልጀራህ ነቢዩ ስ ሰለም ወደ አኽራ ሲሄዱ እሳቸው ከተቀበሩ በኋላ አቡበክር ረዲየላሁ አንሁ አባ ዑበይዳ ኢብኑ ልጀራህንና ዑመርን ሁለቱን ይዘው ህዝብ ፊት ቆሙና እስጠሊሑ ዓላ አሐድ ረጁለይኒ ከነኚህ በሁለቱ ሰዎች ላይ ተስማሙ አሉ። ተስማሙ ማለት አንዳቸው ከሁለት አንዳቸው አሚር እንዲሆኑ እኔ ሐሳብ ሰጣለሁ አሉ። አባ ዑበይዳ ኢብኑ ልጀራህ ስቅስቅ ብለው ያለቅሱ ጀመረ። ስቅስቅ ብለው አለቀሱ። እንዴት አቡበክርን ቀድሜ አሚር ሆናለሁ ብለው። ዑመር ኢብኑ ልኸጣብ ምን አሉ? ሊአን ቱድረበ ዑኑቂ ሚን ገይሪ ዘንብን አሐቡ ኢለየ ሚን አን ኡአመረ አላ ኡናስን ፊህም አቡበክር እኔ አቡበክር ባሉበት ህዝቦች ላይ ከምሾም ያለ ጥፋት አንገቴ በሰይፍ ቢመታ ይሻላል አሉ ዑመር ኢብኑ ልኸጣብ። ይሄ ማለት ምንድነው? አባ ዑበይዳ ኢብኑ ልጀራህ እና ዑመር ኢብኑ ልኸጣብ ምን ያህል ክብር እንዳላቸው ምን ያህል የኢስላም ታማኞች እንደሆኑ ያሳያል። ይሄ ነቢዩ ስ ሰለም ምን አሉ? ኢኒ ለኡአሚረነ አለይኩም አስበረኩም ጁዐን ወዐጠሸን እኔ ለኡአሚረነ አለይኩም በእናንተ ላይ እሾማለሁ አስበረኩም ጁዐን ወዐጠሸን በረሃብና በጥማት ታጋሻችሁን የሚችለውን እሾምባችኋለሁ አሉና አባ ዑበይዳ ኢብኑ ልጀራህን ሹመው ልከዋል። ሀዘ ረጁል አሚኑ ሀዚህ ልኡማ አባ ዑበይዳ ኢብኑ ልጀራህ አንድ ክስተት ተከሰተባቸው። በበድር ዕለት አባ ዑበይዳ ከነቢዩ ሰለላሁ ዐለይሂ ወሰለም ሰፍ ሆኖ አባቱ ከቁረይሾች ከሙሽሪኮች ሰፍ ሆነው ሁለቱም ተገናኙ በጦርነት ላይ። ሀዛ አቡህ ይህ አባቱ ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል እየገሰገሰ አባ ዑበይዳ ኢብኑል ጀራህ ከፊት ለፊቱ ተጋረጠ። ፈማዛ ሐደስ ምን ተከሰተ? ቀተለ አባ ዑበይዳ አባ ዑበይዳ አባቱን ነቢዩን ሰለላሁ ዐለይሂ ወሰለም ለመታደግ ገደለው። ሱብሓነላህ። ኩፍሩን ሽርኩን ቃለ ዑለማ ለም የቅቱል አባ ዑበይዳ ኢብኑል ጀራህ አባሁ አባ ዑበይዳ አባቱን አይደለም የገደለው፣ ወላኪን ቀተለል ኩፍረ ወሽርከ ፊህ ፊ ዛቲህ በሱ ዛት ሽርክን ኩፍር ነው የገደለው ይላሉ። ሱብሓነላህ። ላኢላሃ ኢላላህ ሃዛ ሁወ። ለዚህ ምን ለማለት ነው? አንድ ነገር አለ። ደርግ ሶሻሊስት ደርግ ይናገር የነበረው አንድ ነገር አለ። አብዮት ልጇን ትበላለች። ለአብዮት ስንራመድ ከግባችን ከዓላማችን ለመድረስ የኛዎቹንም አንደ የኛዎች የምንላቸውንም እነሱንም እንገላለን። ሱብሃንአላህ። ምን ማለት ነው ይሄ? አብዮት ልጇን ትበላለች ብዙ በብዙ ተፈስሯል። አላ ኩል ሐልን ሀከዛ ይህ ነው። ሀዛ ሁወል ወላ ወል በራ። ለመታደግ ኢስላምን መታደግ ሀያትን ሁሉ ለኺድመት ልእስላም መስጠት አልወላ ወል በራ ገና አይገባም። እና አላህ ሱብሓነሁ ወተዓላ በሚገርም ጸዋል መጀመሪያ ኢነ ለዚነ ዩሓዱነ አላህ ወረሱለሁ እነኛ አላህና መልእክተኛውን የሚቃወሙ ሰዎች ኡላኢከ ፊል አዘሊን እነኛ ከተዋረዱት ሰዎች ውስጥ ናቸው ይላል። ከተበ አላሁ አላህ ጽፏል ለአግሊበነ እኔ አሸንፋለሁ አነ ወሩሱሊ ይላል እኔም መልእክተኞችም ያሸንፋሉ የመጨረሻው መድረክ የኛ ነው ይላል። ኢነላሀ ቀውዩን ዐዚዝ አላህ ብርቱ ነው አሸናፊ ነው ይልና ላ ተጅዱ ቀውመን ሰዎችን አታገኝም ዩእሚኑነ ቢላህ በአላህ የሚያምኑትን ወልየውም ልአኽር በመጨረሻ ቀን የሚያምኑትን አታገኛቸውም ዩዋዱነ የልብ ወዳጅ አድርገው ሲይዙ መን ሐደ አላህ ወረሱለሁ አላህና መልእክተኛውን የሚዋጋን አላህና መልእክተኛውን የሚቃወምን ሰው የልብ ወዳጅ ምስጢር ተካፋይ አድርገው አይይዙም ወለው ካኑ ቢሆኑ እንኳ አባአሁም አባቶቻቸው ቢሆኑ እንኳ አው አብናአሁም ልጆቻቸው ቢሆኑ እንኳ አው እኽዋነሁም ወንድሞቻቸው ቢሆኑ እንኳ አው ዐሺረተሁም ዘመዶቻቸው ቢሆኑ እንኳ ኡላኢከ እነኛ ሰዎች ከተበ ኡላኢከ ከተበ እነኛ ሰዎች ከተበ አላህ አትሟል ፊ ቁሉቢሂም ኢላ ሱብሃንአላህ ኡላኢከ ከተበ አላህ ቢቡርሃን ሚንሁ ቢኑር ሚንሁ ቢሁደ ሚንሁ ተብሏል። አይሰማም ያ ጀማ? አይሰማም ይሰማል? እሺ አሁን ይሰማል። ኢትስ ኦኬ ኦልራይት። ለዚህ ቢሩሕ ሚንሁ አላህ ከሱ በሆነ ሩሕ መንፈስ አላህ አግዟቸዋል፣ ሁዳን ሰጥቷቸዋል፣ ቅናቸውን ሰጥቷቸዋል ይላል። ወዩድኺሉሁም አላህ ያስገባቸዋል፣ ወዩድኺሉሁም አላህ ያስገባቸዋል ጀናትን የአትክልት ስፍራዎችን ተጅሪ ሚን ተሕቲሃ ልአንሃሩ ከስሮቿ ወንዞች የሚፈሱባት የሆነችን የአትክልት ስፍራ አላህ ያስገባቸዋል። ኻሊዲነ ፊሃ በውስጧም ዘውታሪዎች ሲሆኑ ይኖራሉ። አላሁመ ጀዐልና ሚንሁም اللهم اجعلنا منهم اللهم اجعلنا منهم رضي الله عنهم الله كنرسو ودد ورضوا عنه انرسوم كالله وددو الله كنرسو سراچون انرسو كالله جزاون ستوتاون اولئك حزب الله انني لا الله بلو يمي وداجو حياتاچون لا الله يسطو اولئك حزب الله يا الله حزبوچ ماچو الا اواج ان حزب الله يا الله حزبوچ هم المفلحون هم المفلحون نصا يميوطوت انرسو ناچو فلاغوتاچون يمياغنيوت انرسو ناچو كفروت ميدنوت انرسو ناچو يميساكالاچو انرسو ناچو الى الله سبحان الله سبحان الله سبحان الله الحمد لله الحمد لله ثم الحمد لله اللهم اجعلنا من المفلحين اللهم اجعلنا من حزبك الكرام يا ذا الجلال والإكرام يا حي يا قيوم إخوتي وأخواتي وأحبتي الكرام يزاري درس رجم اندهونا يسمعني أفوتلون الله شوف الحمد لله بزيروم ተፍሲራችንን ጀምረን ከታች ጀምረን قل هو الله احد بل كفاتحة ነው ጀምረን كفاتحة ጀምረን قل اعوذ برب الناس قل اعوذ برب الفلق قل هو الله احد ايالን ايالን ከስር ወደ ላይ ሶስተኛ ጁዝ ዛሬ درسን ማለት ነው ሶስተኛ ጁዝ ቁርአኑን ለማختم 27 ጁዝ ነው የሚቀረን ቃላቶችን እየለመዳችሁ ከዛ በኋላ የአላህን ከላም ሰላም አይሰማም ያ ጀማ አይሰማም አይሰማም እሺ ኸይር እና ኢንሻአላህ ሶስተኛ ጁዝ ደረሰን ወደ አራተኛ ጁዝ እየተሸጋገርን ነው አልহামዱሊላህ ثم الحمد لله اللهم لك الحمد في الاولى والاخره لك الحمد كما ينبغي لجلال وجهك وعظيم سلطانك اللهم لك الحمد حمدا كثيرا طيبا مباركا فيه لك الحمد كما ترضى الحمد حتى ترضى ولك الحمد اذا رضيت ولك الحمد بعد الرضا لك الحمد حمدا ينبغي لجلال وجهك وعظيم سلطانك لك الحمد بكل نعمه انعمتها علينا لك الحمد ان جعلتنا مسلمين لك الحمد ان جعلتنا من امتي اشرف الانبياء والمرسلين لك الحمد على نعمه الاسلام ولك الحمد على نعمه القران لك الحمد ان جعلتنا مسلمين يا ذا الجلال والاكرام اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين اللهم اصلحنا واصلح شاننا اللهم ابسط رزقنا اللهم ابسط رزقنا اللهم ابسط رزقنا واصلح اعمالنا وطول اعمارنا واصلح اولادنا اصلح شاننا كله احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره اللهم يا ذا الجلال والاكرام اللهم كثر من ذرياتنا اللهم كثر من ذرياتنا يا ذا الجلال والاكرام اللهم ارزقنا اللهم ارزقنا لسانا ذاكرا وقلبا خاشعا وعملا مخلصا متقبلا يا ذا الجلال والاكرام اللهم نسالك باسماءك الحسنى وصفاتك العلى ان لا تبطل اعمالنا بالرياء والسمعه والتعجب يا ذا الجلال والاكرام اللهم يمن كتابنا وثقل ميزاننا وارفع درجاتنا يا ذا الجلال والاكرام اللهم زدنا من الخيرات ولا تنقصنا اللهم زدنا من الخيرات ولا تنقصنا اللهم اخرجنا بكتابك هذا من الظلمات الى النور اللهم ارزقنا تلاوه كتابك اناء الليل واطراف النهار على الوجه الذي يرضيك عنا اللهم اجعلنا ممن يحلل حلاله وممن يحرم حرامه اللهم فهمنا علمنا تاويل كتابك يا ذا الجلال والاكرام اللهم اخرجنا من الجهل الى العلم يا ذا الجلال والاكرام اللهم اجعل